البصير. وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم. أما بعد أحبتي في الله، السلام عليكم ورحمة الله وبركاته. يا الله سبحانه وتعالى فقد هنو بالفوت هلت درسو تشاتشن يسولو جوج باتك علي مسلموش شرك يميبالو النقر بكفتن يملكو مسقات النامت انكك بلوم مراك اندال لباتشو يمياساي ويمياستمرن كفل لما يتمكرنال اندزيهو رسول عليه الصلاة والسلام بحديثاتشو بنيالي وين بمسلموش لاي بكفتن يملكو كمنن بلاي يميفروت تلقونا وننياو قنبار قدم فراتشاتشو تنشون شرك اندهوننا يهتنشو شرك يميبالو يتنياو اندهونا يولين يسمولين يبرو مسرات اندهونا قلت ادرقو ابرار تواسك امتوال بحديثاتشو يهننو لما يتمكرنال كزين بتجماري يا الله سبحانه وتعالى فكارهونو سووش كرياء كيولين مالتنو بلوم كيسمولين يمسل تقروش لمراك انها كبشتا ولمتبك يمياد قزواتشو يتلايو فوسوش انما يتندالونا انزهم انما اندهونو بالفو درساتش لما يتمكرنال يسول جوش بقنبار قدم النت وين بقنبار قدم درجاء رياء كميبال بشتا انها تقر مراك يمي تلوت آن دنياو الله سبحانه وتعالى انسفرو سيهون الله اندغمو يسول جوش مفرات يمي تلوت يتوسنو اينت مسفرتوچن سياموالونا انزاه بحرياتوچ يتنياوچو اندهونو اندزيهو باللفو درساتشن لما يتمكران ولله الحمد زاريف اللفتاتشن يميقنيونا بزاريو درساتشن يمن جمرو باب الدعاء الى شهادة ان لا اله الا الله يهبى الله سبحانه وتعالى فقاد بزاريو درساتشن يمن جمرو عديسو كفل هنال يه عديسو كفل من مالتنو الدعاء الى شهادة ان لا اله الا الله كالله بستكر بأونت يميام الكوت املاك يلم ودمي لو قال متارات كالله بستكر بأونت يميام الكوت املاك يلم ودمي لو يتوحيد قال متارات سوتشن ودزيه قال مقابز ما استمر يميلنو باباتشن إن شاء الله سبحانه وتعالى كرم سيل بنبروت باباتشننا كثلوش أرستوشاتشن سل توحيد تروفات سل لا إله إلا الله يوانجل من هذا اندم ياستمر اندازيو دقمو شرك يميبالو نقر يتوحيد تقاراننا تقاران اندهونا كذين بتجماري كذين بتجماري توحيدا ياراس جنيونا توحيدات شون يالتبقوا يهونو سووج كفتن يا يهونا تقر لياقات ما تشو اندمي تل يمياسا يوك فما يتمكر النبر زاري دقمو يان دان داتشن لا إله إلا الله يمي لو قال تروفات من اندهوننا سلسو بدن بكاوك انبوهرا يسو تتعراري يهونون دقمو شرك با الله لاي ما قارات من يهل كفات اندال لونا يسو اللي تقر اللي لتلو اندمي تل كات اننا كتردان بوهرا إله إلا الله يمي لونك آل كاس جنين بوهرا زنبلن بيتشا مكامت سايهون لا إله إلا الله ودمي لو قال سوچن متاراتنا إهنن ماستمار اندال لبن يمياستمر يمياسردا بابنو انقريه في اللفتاتشن يميقن يوم عالتنو انقريه يا لا إله إلا الله انت الرفا توقنال يتتعراري هنا وني شرك اندمو قدا توقنال سلزي لا إله إلا الله كالن بوهلا تكمون كاوكن بوهلا أسفل لاجنتون كاتينن بوهلا ودم يكتلو استيب ويم ودم يكتلو ارمجا مهير اندال لبنو يا من دنو ودزيه ودتوحيد መጣራት ነው ሰዎችን መጣራት ነው لانه لما ذكر توحيد الانسان بنفسه او توحيد الانسان بنفسه ذكر دعوه غيره الى ذلك عند سو ራሱ ተውሂድን ማስገኘት እንዳለበትና ተውሂዱን መጠበቅ እንዳለበት ካስረዳና ካሳወቀ በኋላ ተከትሎ ምን መጣ? ሰዎችን ደግሞ ወደዛ መጣራት እንዳለበት ደግሞ አያይዞ አስመጣ። لماذا؟ لأنه لا يتم الإيمان إلا إذا دعا إلى التوحيد. إيمانو ياند سو تموالا مالت آي تشارم سووچن ودا توحيد اسكم ميتارا درس كالتارا يسوي إيمانو تموالا مالت آي تشارم منا. الله سبحانه وتعالى بسورة العصر من دنو ملو والعصر بعصر وين بقزيات أمر اللهن يال الله سبحانه وتعالى إن الإنسان لفي خسر يسوي الجوج باتك علي بكسرة وسط بكسارة وسط ناتشو ياللوت إلا الذين آمنوا النزاء يامنوا تسكروا يامنوا تدقموا بالشاسيهون وعملوا الصالحات آمنهم سيابقوا بقون سراء يسروا يهونوا سوي سكروا إلا الذين آمنوا وعملوا الصالحات كذبوا هرس وتواصوا بالحق ونزي وداوكوا تنا ودسروا تنقر سويتشن آدرات بلو يتمكاكروا سويتشن يقسسوا ياستمروا تسكروا وعملوا الصالحات وتواصوا بالحق وتواصوا بالصبر عندهم بمياستمروا ببت كذي سويتشن بمياسردوا ببت سويتشن بميقسسوا ببت كذي لم يقات ما اتشو مكران ناسكاي تقستن بمادرقاي آدراس كالتابارو درس النزي سويتش إيمان اتشو يلتموا اللان دهونا كسرتستن دارلو الله سبحانه وتعالى تنقر اللانو إذن لذي سيبار إيان دان دوسو فلا بد مع التوحيد من الدعوة إليه عند سو توحيدن كاوك أن ناكات إينا كتغن الزبوها لا سووچن ودزا ودى توحيد متارات ينو ربتال وإلا كان ناقصا أي ناقص الإيماني يسو يندزاقن كراد الرقى إيمانو قدل يهون البتال مالتنو ولا ريب أن هذا الذي سلك سبيل التوحيد لم يسلكه إلا وهو يرى أنه أفضل سبيل بشم من يوم سو يتوحيدن قدانا يتوحيدن منقد يتوحيدن سبيل ويمدقمو يتوحيدن فانا عيك كتلم يا توحيد يميبالو توحيد يميبالو منقرنا إيه قدانا ويميفانا تككلن يا يتشالى يمدهن منقر اندهونا كالاوك أبستقر أشم توحيد تككلن يو منقر اندهونا سلم من نوقنو إيان دان داشن يتوحيدن منقر يازنو يني أوقن منقر نسكازنو درس ሰዎችም ደግሞ ወደምናውቀው ወደ خير ነገር እንዲመጡ እነሱን መጋበዝና ወደዚህ መጥራት ይኖርብናል ማለት ነው ባረከላሁ ፊኩም ኢዘን ይሄንን ያህል ካለን مؤلفو በባቡ መጀመሪያ ላይ ያስቀመጡት እንደተለመደው የቁርአን አንቀጾችና እንደዚሁም ደግሞ ነብያዊ ሐዲሶች ይኖራሉ እስኪ እነሱን زور بلن الملكات سورة يوسف قطر أندمت وسمنت لي الله سبحانه وتعالى من دمنا يميلو قل هذه سبيلي أدعو إلى الله قل هذه سبيلي أدعو إلى الله على بصيرة أنا ومن اتبعني وسبحان الله وما انا من المشركين الله سبحانه وتعالى من معناتنا قل بل يا محمد عليه الصلاه والسلام هذه سبيلي يهيني منغرنو يه منغرنو بل ادعو الى الله ودى الله يمت عرابتي هنا ومن قري على بصيرة أي سبيلي مالت بعربية طريقي مالتنو من قري مالتنو من قري مالتنو على بصيرة مالت أي على علم مالتنو بأوقت لي هني يمت عرابت من قري نو قل هذه سبيلي أدعو إلى الله قل يا محمد عليه الصلاة والسلام هذه يهكو سبيلي أي طريقي من قرينو ادعو الى الله ودى الله يمتربت يهون منقري على بصيرة أي على علم بوكت لا يهني أنا إنا ومن اتبعني أنا يتكتلين يه أنكت جقون سفي هنا ما براريا إنروال إن شاء الله سبحانه وتعالى يه قرآن أنكت سورة يوسف قطر عند متوسمنت لا يمي قنينو يهن كمن ناقراتشن بستفيت كما زرزراتشن بستفيت بابو يمي استمرن دعوة مادرق اندال لبنو سووشن توحيدن كاوكن بوهلا سوتشن سلا توحيد سلا وقنا توحيد ما استمر عند الله بنو جن سوتشن ودا الله سبحانه وتعالى من قد مترات ما استمر ما جسد بإسلام يالو فرد من دنو درجة من دنو بيان دان دو سولاي قدنو بيان دان دو سولاي قدنو ويس حكم من دنو بدين درجة بشريعة درجة يلو حكم من دنو إهنن ما وقينو ربنا فرض عينو ويس فرض كفاية نو فرض عين بلو مالت ديناتشن إيان دان دوسو كإيان دان دوسو የሚፈልገው በእያንዳንዱ ሰው ላይ ግድ ያደረገው ያንን ነገር ያልሰራው የሆነ እንደሆነ ሊጠየቅበት ሊቀጣበት የሚችል ማለት ነው። ለምሳሌ ዲናችን ሶላትን ግድ አድርጓል ጾምንም ግድ አድርጓል ሐጅንም ግድ አድርጓል በሚችል ሰው ላይ እያንዳንዱ ሰው ይጠየቅበታል ይሄ አከሌ ስለሰገደ አከሌ ነፃ ነው ያወጣም አከሌም ስለጾመ አከሌ ከመጠየቅ ነፃ ያወጣም ስለዚህ ፈርዱ አይን ብሎ ማለት ዲናችን ከእያንዳንዱ ሰው ወይም በእያንዳንዱ ሰው ላይ ግድ ያደረገውና መስራት እንዳለበት መፈጸም እንዳለበት ያዘዘበት ማለት ነው هو ما طلب الشارع فعله من كل فرد من افراد المكلفين ولا يجزئ او يجزئ قيام مكلف به عن الاخر من ማለት ነው من ማለት ነው ሸሪዓችን እያንዳንዱ አቅም አዳም የደረሰን ሰው እንዲፈጽመው ያዘዘበት እሱ እንጂ እሱን ወክሎ ሌላ ሰው ቢፈጽመው ተቀባይነት የማይኖረውና ሌላ ወገን ሊፈጽምለት የማይችለው የሆነ የዒባዳ ዘርፍ ሰላትን መሰል ይህ አይነቱ ፈርዱ ዐይን ይባላል በእያንዳንዱ ሰው ላይ ግድ የሆነ ማለት ነው እና ወደ አላህ መንገድ መጣራት ይህ አይነት ህክም አለው ወይስ ፈርዱ ኪፋያ ነው ፈርዱ ኪፋያ ደግሞ ብሎ ማለት ሸሪዓችን ሰዎች እንዲፈጽ እንዲያደርጉት ያዘዘው ነገር ሲሆን ነገር ግን ከሰዎች ውስጥ የተወሰኑ ሰዎች ያንን ነገር ከፈጸሙት ሌሎች ሰዎች የማይጠየቁበት የሆነ ነገር ግን ደግሞ ሰዎች ሁሉ ያንን ነገር ያልፈጸሙት ይሆነ እንደሆነ ሰዎች ሁሉ የሚጠየቁበት ይሆነ ማለት ነው ደግሞ አለው ፈርዱ ኪፋያ ብሎ ማለት ዲናችን የተወሰኑ ሰዎች ወይም ዲናችን ሰዎች እንዲፈጽሙት ያዘዘው ሆኖ ከሰዎች ግን የተወሰኑ ሰዎች ያንን ነገር ከፈጸሙትና ተግባራዊ ካደረጉት ሌሎችን ሰዎች ከጥያቄ የሚያድንና ሰዎች ሁሉ ግን ያንን ነገር ተግባራዊ ካላደረጉት ሰዎች ሁሉ የሚጠየቁበት ማለት ነው። ባጭሩ አላህ በሸሪዓው ሰዎችን ይሄንን ነገር አድርጉ ብሎ አዞታል። ግን ያንን ነገር ሲያዝ ከኛ ውስጥ የተወሰኑ ሰዎች ያን ነገር ከሰሩት ሌሎች የማይጠየቁበት በአንፃሩ ደግሞ ግን ሰዎች ሁሉ ደግሞ ካልሰሩት ሰዎች ሁሉ የሚጠየቁበት ማለት ነው። የተወሰኑ ሰዎች ሲተገብሩት ተግባራዊ ሲያደርጉት ከሌሎች ሰዎች ላይ ወንጀልነቱ ጠያቂነቱ ኃላፊነቱ የሚነሳ ማለት ነው። ወደ አላህ Subhanahu Wa Ta'ala መንገድ ወደ ተውሂድ መጣራት ዳዋ ማድረግ ሰዎችን በጥሩ ማዝና ከመጥፎ መከልከልም የሚኖረው በእስላም ውስጥ ያለው ፈርድ ኪፋያ ይባላል። ማለትም ከኛ ውስጥ የተወሰኑ ሰዎችን ካስተማሩ ላኢላሀ ኢላላህን እንዲያውቁ ካደረጉ ወደዛ ከተጠሩ ሌሎች ሰዎች የማይጠየቁበት ማለት ነው። ግን ሰዎች ሁሉ ዝም ብለው ከተቀመጡ ሰዎች ሁሉ ሰዎችን ካላስተማሩ ሁሉም ከተረጎሙ ሰዎች በአጠቃላይ እያንዳንዳችን የምንጠቀምበት ወይ የምንጠየቅበት ይህ ፈርድ ኪፋያ ይባላል። ወደ አላህ መንገድ መጣራት ይህንን ፍርድ ይዛል። ግልጽ ነው ያጀማ ግልጽ ነው ፈርድ ኪፋያ ነው ማለት ነው። የተወሰኑ ሰዎች ወደ አላህ መንገድ ከጣሩ በተወሰኑ ሰዎች ላይ የሚወገድ ያቀነቱ የሚነሳ ካልሆነ ግን ደግሞ በአንፃሩ እያንዳንዱ ሰው የሚጠየቅበት ማለት ነው። ባረከላሁ ፊኩም ቁል ሃዚሂ ሰቢሊ አድዑ ኢላ አላህ ማለት ወደ አላህ የምጣራበት የሆነ መንገዴ ነው ማለት ነው። ወደ አላህ የሚጣሩ ሰዎችን ስንመለከታቸው በሁለት ይከፈላሉ። ወደ አላህ የሚጣሩ ሰዎችን ወይም ወደ አላህ እንጠራለን ሰዎችን እንገጻለን የሚሉ ሰዎችን ኢብኑ ዑሰይሚን ረህመቱላሂ ዐለይሂ በሁለት ከፍለው አስቀምጧቸዋል። አንደኛው ዳዒን ኢላላህ ወደ አላህ የሚጣራ ነው፣ በእርግጥም ወደ አላህ የሚጣራ ነው። ሁለተኛው ግን ወደ አላህ እጠራለሁ የሚል ቢሆንም ወላኪነሁ የድዑ الى غير الله ودك الله وجي وداله يمطرا يونا سو نو انديت ود الله يمطرا بلو معنات قل هذه سبيلي ادعو الى الله ود الله يمطرا بت منجر نو سيل ازي غار مهون ياللبتنا يميفلغو هو الاخلاص اي الدعوه الى الله بالاخلاص ود الله سبحانه وتعالى باخلاص ترت بالا ملكو ترين ما قرب تفلغوبت فالداعي الى الله تعالى ودا الله يمطرا يونا سو هو المخلص الذي يريد ان يوصل الناس الى الله تعالى سوتين ودا الله منجر لما دارس باخلاص ترت بالا ملكو سوتين يميغسط يمياستمر يمياوسا معناتنو يي يا مجمرياو كفل نو ولتنيا دغما ينسوال ودا الله اطرالو يميد الله يطبقنا وهو الداعي الى غيره قد يكون داعيا الى نفسه ودراسه يمطرا ليهون يخلال دينن استاكو سوتين ود الله اندمطرا اسمسن ودراسه يمطرا سو وي دغمو يدعو الى الحق لاجل ان يعظم بين الناس ويحترم وي دغمو سوتين يطرا ود الله منجد سوتين سيطرا الناس يستمر كن لمندنو سوتين دياكبروت ሰዎች ቦታ እንዲስፈልጉ ከሆነ ለዚህም ነው አንዳንድ ሰዎች تجده يغضب اذا لم يفعل الناس ما امر به እሱ ያዘዘው ነገር ሰዎች ካልፈጸሙ ሲበሳጭ ሲናደድ ትመለከተዋለህ። እሱ የተናገረውን ብቻ ከዛ ውጭ ያለውን ግን ሲፈጽሙ ግን ምንም አይመስለውም። እንዲህ አይነት ሰዎች ወደ አላህ መንገድ እንጣራለን ብለው ቢናገሩም ቢሞግቱም ነገር ግን እንዲህ አይነት ሰዎች ወደ አላህ እየጣሩ ሳይሆን ወደ ራሳቸው ወደ ክብራቸው ወደ ጥቅማቸውና ጠፊ ወደ ሆነው የዱንያ ጥቅማ ጥቅምን ለማግኘት ጥሪ እያገኙ እንደሆነ ልናውቅና ልንገነዘብ ይገባል። ስለዚህ ወደ አላህ እንጣራለን የሚሉ ሰዎች በሁለቱ ነው የሚከፈሉት። አንዳንዱ በርግጥ ወደ አላህ የሚጣራ ነው፣ ሌላውና ሁለተኛው ደግሞ አይነት ክፍሉ ወደ አላህ ጣራለሁኝ ይያለ ነገር ግን ሰዎችን ወደ ራሱ እሱ እንዲከበር እሱ ቦታ እንዲኖረው እሱ ሰዎች ዘንዳ ክብር እንዲኖረው የሚያደርግ የሆነ ሰው ነው። نعم على بصيره مالت على بصيره ادعو الى الله على بصيره مالت على علم مالت نوال بأوقات لا يتمركزكم يهني እዚ ጋር ምንድነው የምንናገረው የተናገርን ያለ ነው ወደ አላህ ሱብሃነሁ ወተዓላ መንገድ መጣራት እንዳለብን ነው የተናገርን ያለ ነው። አላህ ሱብሃነሁ ወተዓላ በዚህ አንቀጽ ላይ ሰዎች ወደ አላህ ሲጣሩ ወደ ላ ኢላሃ ኢላላህ ሰዎችን ሲጋብዙና ላ ኢላሃ ኢላላህን ሲያስተምሯቸው በምን አይነት መንገድ ማስተማር እንዳለባቸው እየተናገረ ነው። በዚህ ላይ አላህ ወደ አላህ መንገድ የሚጣሩ የሆኑ ሰዎች ምን አይነት ባህሪ እንዲኖራቸው እንደሚገባ ስንቃቸው ምን መሆን እንዳለበት ሲናገር በተለይ በተለይ ሁለት ነገሮችን ፈጽመው መርሳት እንደሌለባቸው አላህ ያስረዳናል ሱብሃነሁ ወተዓላ። እነዚህ ሁለት ነገሮች ምንድናቸው? አንደኛው አድዑ ኢላላህ ከሚለው የምንወስደው ነው። ወደ አላህ የምትጣራበት ማለት ከአላህ ውጪ ወዳለ ሳይሆን ወደ አላህ ብቻ የምትጣራበት ኢኽላስ የሚባለው ነገር እያንዳንዱ ዳዕዋ የሚያደርግ ሰው ስንቁ ሊሆን እንደሚገባ ከዚህ እንረዳለን ማለት ነው። ባረከላሁ ፊኩም። ግልጽ ነው፣ ይሄ የመጀመሪያው ነው። ሁለተኛው ደግሞ አላ በሲረቲን ከሚለው የምንወስደው ነው። አላ በሲረቲን ማለት አላ ዒልሚን ማለት ነው፣ በእውቀት ላይ የተመረኮዝኩኝ ሆኜ። ስለዚህ ምን መሆን አለበት? ወደ አላህ መንገድ የሚጣራ የሆነ ሰው እውቀት ያለው ሰው መሆን አለበት። ስለሚጣራው ነገር እውቀት ሊኖረው ይገባል። እውቀት ሊኖረው ይገባል። አላ በሲራ ስንል አላ በሲራ ስንል የተለያዩ ነገሮችን ያቀፈ ነው፣ ሰፊ ነው። እነዚህ ምንድናቸው? ለምሳሌ አላ በሲራ ስንል አንደኛው العلم بالشرع شريعان ማወቅ አለበት። ስለ ሸሪዓ እውቀት ሊኖረው ይገባል። አንደኛ ያዙልኝ በደብ ስለ ሸሪዓ እውቀት ሊኖረው ይገባል። ይሄ መጀመሪያው ነው። ሁለተኛ ደግሞ የሚጠራቸው ሰዎችን ሁኔታን ማወቅ አለበት። አላ በሲራ ማለት የምጠራቸው ሰዎችን ሁኔታ ማወቅ አለበት ማለት ነው። ግልጽ ነው። ለምሳሌ አንቺ ዳዋ ልታደርጊ ነው። ለማን ነው ዳዋ የምታደርጊው? ምን አይነት ሰዎች ናቸው? ስለነሱ ምን ኸልፊያ አለሽ? ባክግራውንድ ምን አለሽ? እነዚህ ነገሮች መታወቅ መቻል አለባቸው። ግልጽ ነው አይደል? አላ በሲራ ማለት አንደኛው በእውቀት ላይ ስንል የሸሪዓ እውቀት ሊኖር ይገባል። ሁለተኛ ዳዋ የምናደርግላቸው ሰዎች ባህሪያቸው ምን አይነት ሰዎች እንደሆኑ ስለነሱም እውቀት ሊኖረን ይገባል። ሶስተኛ ደግሞ العلم بالسبيل الموصل الى المقصود وهو الحكمه እነዛን ሰዎች በምን አይነት መልኩ አንደኛ ምን አለ እውቀቱ አለ እውቀት ምን አለብን አይ ሸሪዓ እውቀት ምን አለበት አይደል ሁለተኛው ምን አለ ሊኖር የሚገባው አይዋ እነዛ የምንጠራቸው ዳውም እናደርግላቸው ሰዎች ምን አይነት ሰዎች እንደሆኑ ማወቅ አለብን ይሄንን ካወቅን በኋላ ሶስተኛ ስቴፕ አለ። እነዚህን ሰዎች በምን አይነት መልኩ ብናስተምራቸው፣ በምን አይነት መልኩ ባስረዳቸው፣ በምን አይነት መልኩ ብገሳቸው ይረዱኛል የሚለውን ህክማ ወይም ጥበብ የሚለውን ነገር የትኛው እንደሆነ ለይተን ማወቅ አለብን። ባረከላሁ ፊኩም። ሶስቱ ነገሮች ወሳኝ ናቸው። ስለዚህ አላ በሲራ ማለት ምን ማለት ነው ብንባል ሶስቱ ነገሮችን አያይዘን ማምጣት አለብን። ባረከላሁ ፊኩም። አንደኛ ሸሪዓ እውቀት ምን አለበት እውቀት ስንል፣ ሁለተኛ የምንጠራቸው የምዳውም እናደርግላቸው ሰዎች ምን አይነት ሰዎች እንደሆኑ ልናውቅና ልንረዳ ይገባል። ሶስተኛ ደግሞ ከዚህ ጋር ተያይዞ የሚመጣው ባረከላሁ ፊኩም ምንድነው አይደል? በምን አይነት መልኩ በምን አይነት ዘዴ ህክማው ጥበቡ እንዴት ቢሆን የሚለውን ማውቅና መረዳት ይገባናል ማለት ነው። ኢደን በዚህ ጊዜ ሰውየው አንደኛ ሸሪዓን ያውቃል፣ ሁለተኛ የሚጠራቸው ሰዎችን ባህሪ የነሱን ሁኔታ የነሱን አህዋል ያውቃል፣ በሶስተኛ ደረጃ ደግሞ እንዴት እነዚህን ሰዎች ወደ ላ ኢላሃ ኢላላህ ወደ ትክክለኛው መንገድ ማምጣት እንዳለበት ህክመውና ጥበቡን ካወቀ ነይሰዎችን ወይም ይህንን ሰውዬ አንድን ግለሰብ ወደ አላህ መንገድ ማምጣቱ ብዙም የሚከብድ አይሆንም ለመገሰጽ ማለት ነው። ولكن ሂዳያ ግን የሰው ልጅ መስጠት አይችልም። ማን ነው ሂዳያ የሚሰጠው? እሱ አላህ Subhanahu Wa Ta'ala። አላህ ምን አለ? انك لا تهدي من احببت ولكن الله يهدي من يشاء። አንተ የፈለከውን ሰው ቀናቸውን መንገድ ማስያዝና ትክክለኛው መንገድ ውስጥ እንዲገባ ማድረግ አትችልም። የሚችለው ማን ነው? እሱ አላህ Subhanahu Wa Ta'ala ብቻና ብቻ ነውና። ለዚህም ነበር ረሱል አለይሂ ሰላቱ ወሰለም በተለያዩ አጋጣሚዎች ሰዎችን እንዴት አድርገው ዳዕዋ ሲያደርጉና በምን አይነት መልኩ ዲናቸውን ሲያስተምሯቸው እንደነበረ መመልከት እንችላለን። ብዙ ምሳሌዎችን ማስቀመጥ እንችላለን። ረሱል አለይሂ ሰላቱ ወሰለም ልቦቻቸው ወደ እስላም የተንጠለጠሉ የሆኑ ሰዎችን ለምሳሌ ገኒማ ሲኖር ሰደቃ ሲኖር ከፍተኛ የሆነ ገንዘብን በመስጠት ይህ መንገድ ነው ስልት ነው ህክማ ነው በመስጠት ወደ ዲኑ ያላቸው ዝንባሌ ከፍተኛ እንዲሆን ያደርጉ ነበር። እንደውም አንዳንዶቹ አረ ረሱል መሐመድ እኮ ሰለዋቱ ረቢ ወሰላሙ አለይ እሱ ዘንዳ እንደው የሆነ ምንድነው ድህነትን እንኳን የማይፈራ የሆነ አስጣጥ ነው የሚሰጡት ብለው እስከ መናገርና እስከ መለፈፍ የደረሱበት አጋጣሚ እንዳለ ሁላችንም እናውቃለን። ስለዚህ ምን ለማለት ተፈልጎ ነው? የምንጠራቸውን ሰዎች ዳዋም እናደርግላቸውን ሰዎች በህክማ በጥበብ ምን እንደሆነ ትክክለኛው መንገድ የትኛው መንገድ ጥሩ አማራጭ እንደሆነ ማወቅና መገንዘብ ይኖርብናል ማለት ነው። አና በሲራ የሚለውን ስናብራራ እውቀት ነው አለን። እውቀት ስንል ሶስቱን ነገሮች ደግሞ ያቆራኘና አያይዞ የመጣ መሆን እንዳለበት ተረዳን። ባረከላሁ ፊኩም። ይሄንን ካልን ይሄንን ነገር እንዴት ማግኘት እንችላለን? بصيرة اوقات تحصيل البصيرة اوقات المانيت من نتلو جنزابين ماوكي من نتلو قالوا عندان علماء السناقروا يميكا تلوتن نقروت سنام موالانو قالوا انما الناتو عندن يا اصلها وهو صدق الإيمان بالله ورسوله صلى الله عليه وسلم بقى الله انا برسول عليه الصلاة والسلام لا يعلن أمنت أو نتنيامهن بالنسو لا يعلن أمنت إرقت أن يهن أمهن اللبتار وهي مجمّر يونو سويّو بأ الله يعلّو أمنت برسول عليه الصلاة والسلام لا يعلّو أمنت تنكر راكهن تنكر راكهن أو قتل مقابية تلال بصيرة على بصيرة مهن تلال له سويّو ولتنيو يعني من امترتر وهو العلم النافع بما جاء به الرسول صلى الله عليه وسلم رسول عليه الصلاة والسلام يمطبتن تلقوا النوانينيون علامة ماوك مجنزة مراتنو لمن متو الله لمن لاكاتشو من الناس تمارو من الناس قنزبون من الناس شبتون يهن النقر ماوك مرات راسو اوقتاتشنن اندي تأمرنا ودا اوقت زنباري اندي نوران كم يادرقوت نقرو چاندونا قنبار قدمونو ሶስተኛው ደግሞ العمل بالعلم باوقنو ነገር ደግሞ ስራን ተግባሪ መሆን ለምን ከተባለ فمن عمل بما علم باوقو ነገር ይሰራ የሆነ ሰው رزقه الله علما ما لم يعلم او علم ما لم يعلم የማያውቀው ነገር الله سبحانه وتعالى እንዲያውቅ ያደርገዋልና ተቋም እኮ ብሎ ማለት وهو ان تعمل بطاعه الله على نور من الله ترجو ثوابه يا الله من دافلقه بسو برهان بسو نور يسون تئزازات مفصم مرت تقواكو مالت سلازي بمن اوقو نقر بالتشن اوقت يان نقر تقباروي مادرق من دزيهو كم ياقزون نقروش اندونا قنبار قدمونو الله من على يا ايها الذين امنوا ان تتقوا الله يجعل لكم فرقانا ان انت መእመናኖች ወይ ያመናችሁ ሰዎች ወይ አላህን እኮ የምትፈሩ የሆነ እንደሆነ አላህ ስሩ ያላችሁን የምትሰሩ ተከልከሉ ያላችሁን የምትከለከሉ የሆነ እንደሆነ እርሱ አላህ መጥፎን ከጥሩ ተውሂድን ከሽርክ ብርሃንን ከጨለማ የምትለዩበትን ዕውቀት አላህ Subhanahu Wa Ta'ala ይሰጣችኋል ይወፍቃችኋል ብሎ አላህ በሱረቱል አንፋር ቁጥር 29 ላይ ይናገራል ማለት ነው። ከዚህ ጋር ተያይዞ ደግሞ رسول عليه الصلاة والسلام إنا الله نموك ألبن بلن مجمرة نقرنال بأن نسو يالن أمنت በእነሱ ላይ ያለን ኢማን ጠንካራ መሆን አለበት ስንል በአራተኛ ደረጃ ይህንን ካወቅን በኋላ ረሱል አለይሂ ሰላቱ ወሰላምን በድብቅም ይሁን በግልጽ እሳቸውን አጥብቀን መከተልና የእሳቸውን ሱና የእሳቸውን ፈለግ ተከታዮችን መሆን ይህን እውቀት እንድንገነዘብና ትክክለኛ የሆነን ግንዛቤ እውቀት እንዲኖረን ከሚያደርጉን ነገሮች አንዱና ግንባር ቀደሙ ነው። ምን ማለት ማለት ረሱል አለይሂ ሰላቱ ወሰላምን የእሳቸውን ፈለግ በድብቅም ሊሆን ይችላል በግልጽም ሊሆን ይችላል ተከታዮች መሆን አለበት። አይ እንትን እኮ ኢማን እኮ በልብ ነው ብሎ ከላይ እንደፈለገ የሚሆን ከሆነ ይሄ የአህለ ሱና ወልጀማዓ ባህሪ አይደለም። የአህለ ሱና ወልጀማዓ ባህሪ አይደለም። አንዳንድ ሰዎች እንዴ ምንድነው ኢማን እኮ ብሎ ማለት በልብ ነው ይላል። ኢማን በልብ ነው። አላህ እኮ ልባችን ነው እንጂ እኮ የሚያየው ሌላ ነገራችን እኮ አይም። ልባችን ጥሩ ከሆነ ሌላ ነገራችን ሌላው ችግር የለውም ይላል። ይህ ከፍተኛ የሆነ ጥፋት ነው። ኸጣ ነው። ከፍተኛ ስህተት ነው። ኢማን ብሎ ማለት በልባችን የምንቋጥረው ነገር ነው። ትክክል። በልባችን የምንቋጥረው ነገር ነው። ግን ይሄ ብቻ አይደለም። በመላሳችን የምንናገረው ነው ኢማን ማለት። እምነት ማለት በልባችን ቋጥረን በመላሳችን የምንናገረው ብሎም ደግሞ ተጨማሪ ከዚህ ጋር ተግባራችን ስራችን የሚያንጸባርቀው ነው። እያንዳንዱ ሰው የሚያንጸባርቀው ሙናፊቅ እስካልሆነ ድረስ አላህ ከኒፋቅ ይጠብቀንና ልብ ውስጥ ያለውን ነገር ነው የሚያንጸባርቀው። የሰው ልጅ እያንዳንዱ ነገር ውስጡ ያለውን ነገር ነው የሚተፋውና ስለዚህ ይሄ ኢማን በልብ ነው ብሎ ሂጃብን ጥሎ መሄድ ልክ ሰላት ሲመጣ ሂጃቡን ጠቅለል አድርጎ መስገድ ከዛ በኋላ ምን ችግር አለው አላህ ያብሰዋል። ይህ የሙእሚኖች ባህሪ ሳይሆን ዝንጉ የሆኑ ሰዎች ጫውታን የሚወዱ የሆኑ ሰዎች በዲን ውስጥ ማላገጥን የመረጡ የሆኑ ሰዎች መንገድና ባህሪ እንጂ ትክክለኛ ኢማን ያላቸው የሙእሚኖች ባህሪ እንዳልሆነ ልንገነዘብ ይገባል። አልሙሂም ረሱል አለይሂ ሰላቱ ወሰላምን ስንከተል በድብቅም በግልጽም ስንሆን እሳቸውን መከተል እንደዚሁ በምን ላይ አላ በሲራ እንድንሆን ከሚያግዙን ነገሮች አንዱ ነው። አምስተኛው ከፍረቱ ቲላወቲ ልቁርአን ወፈህሚሂ ወተደቡሪሂ ወሒፍዚሂ ወተዓሁድሂ ወልእስትዛሉ ቢሂ ወልአመሉ ቢሂ። ይሄ በጣም ብዙ ነው፣ በጣም ሰፊ ነው። አላህ ይወፍቀንና ቁርአንን አብስቶ ማንበብ፣ እሱን መገንዘብ፣ ማስተንተን፣ መሐፈዝ፣ አዘውትሮ ከቁርአን ጋር መሆን አስፈላጊ ሲሆን በቁርአን እንደ ማስረጃ መጠቀምና ቁርአን በሚያዘው ነገር መፈጸም መስራት ነው። እደግመዋለሁ፣ ቁርአንን አብስቶ ማንበብ፣ መገንዘብ፣ ማስተንተን፣ መሐፈዝ፣ ከሱ ጋር መወዳጀት፣ እሱን እንደ ማስረጃ አድርጎ መጠቀም፣ በሚያዘው ነገር መስራት፣ የሚከለክለውን ነገር መከልከል። الله من قال وكذلك اوحينا اليك روحا من امرنا ما كنت تدري ما الكتاب ولا الايمان لك اندزي وقال الله سبحانه وتعالى كنيا يهونن تزازي هونن راي ولا انت استلالفن مصحف انديت اندهونه ኢማን እንዴት እንደሆነ የማታውቅ ሆነህ ሳለ ነገር ግን ወላኪን جعلناه نورا نهدي به من نشاء من عبادنا ነገር ግን እኛ ከባሮቻችን የፈለግነውን ቅናቸውን መንገድ የምንመራበት አደረግነው። ምንን? ቁርአንን እኮ ነው ብሎ አላህ Subhanahu Wa Ta'ala በሱረቱ ሹራ ቁጥር 52 ላይ ይናገራል። ስለዚህ ቁርአን የሰው ልጅ መመሪያ ብርሃን የሆነውን መንገድ የሚይዝበት መንገድ ነውና ዘወትር ቁርአንን ማንበቡ መረዳቱ በሱን ማስተንተኑ ሰውየው አላ በሲራ በእውቀት ላይ ተመርኮዘ እንዲሆን ይረዳዋል ያግዘዋል ማለት ነው። ባረከላሁ ፊኩም። ስድስተኛ ዒባዳን ማብዛት፣ ሰላትን መሰል፣ ሰደቃን መሰል የተለያዩ ዒባዳዎችን ማብዛት እንደዚሁ እውቀታችንን እንዲጨምርና አላ በሲራ እንድንሆን ከሚያግዙን ነገሮች አንዱ ነው። ሰባተኛ አስሲድቁ ወሰብሩ ትዕግስትን ማድረግ እውነተኛ ዘውትር መሆን ቀጣፊ ያለ መሆን ስምንተኛ غض البصر وحفظ الفرج وتجنب الاختلاط المحرم عينك حرام نجر متبك بلتن متبك ديوم دغمو الله يا الفقدون اختلاط وكلكل ما درك سبتنياو تغستنا اونتنيا نت نو عدل اونتن مناجر على مقطف على مواشتنا مقطف مواشت سيبذا الله زندا كواشوچ كقطافيوچ سويو اندي مزغب يدرغوال الله دغمو شتنيوچن يودم انديت لما يودو سو الله انديت وقتن يسطال الله من دنيا واتقوا الله ويعلمكم الله كونوا الله الفرو السوء اوقاتن يسطاچوانو الله اميلو سوره البقره علي سلازي كوشت مراقمو سبعتنياو معناتنو سمنتنياو غض البصر وحفظ الفرج وتجنب الاختلاط المحرم يتكلكلن مكلاكل سيتنا وند معناتنو بلتن متطبق عينن الله ارم كادرغاچو نغروچ اندزيو متطبق اندزيو ان شاء الله يسو ليج بدعوه لي سوچن بمياستمربت غزي على بصيره بوقت لي تمركز انديون ليغزو كميچلو نغروچ اندونا گنبار قدمو نو الله سبحانه وتعالى እነዚህን ነገሮች ይወፍቀን እነዚህን ነገሮች አላህ Subhanahu Wa Ta'ala ከሚያሟሉ ሰዎች አላህ ያደርጋል ከዚህ የቁርአን አንቀጽ ሳንወጣ ሌላ ለናውቀውና ለንገነዘበው የሚገባ ቁም ነገር አለ ያ ምንድነው قل هذه سبيلي ادعو الى الله على بصيره قال ابو هريره الله من عليه انا ومن اتبعني اننا እኔ ተከተሉ አለ ምን ማለት ነው ይሄ እኔና እኔ ተከተሉ በደም ባጤ ነው ይሄንን በሁለት አይነት መንገድ ዑለማዎች አብራርተውታል ባረከላሁ ፊኩም አንደኛው አነ ወመን ተባኒ ማለት እኔና እኔን የሚከተሉ ሰዎች في عبادتي ودعوتي ማለት ነው እኔና እኔን ባምልኮና በدعዋ بدعوة انين باسلام باملكونا ودعوتي الناس الى التوحيد سوتشنو التوحيد بمطراب بغزي انين يميكتلو سوتش منجد نو معناتنو قالو دغمو قالو عندنياو قل هذه سبيلي يه يني منجد نو بل ادعو الى الله ودع الله يمطرابت يونا على بصيره اي على علم بوقت لا يهني انا انينا ومن اتبعني انين متكتلوا سوتش من اي انينا انين متكتلوا يهونوا سوتش انينا انين متكتلوني بمن ادانا بدعوه انين متكتلوا سوتش يمنغواذبت منجد نو معناتنو ሁለተኛው ደግሞ ምንድነው አሉ اي قل هذه سبيلي يهيني منجد نو بل معناتنو ادعو الى الله ودع الله المتقربت هنا منجد اندزيو دغمو ويدعو من اتبعني وكلانا على بصيره اندزيو دغمو انين يميكتلو يهونو سوتش يميغوازوبت منجد نو يهوننا ولتاچنم باوقت لا يهونن يمنغوازبت هنا منجد معنات نو ابو دغمو قالو قل هذه سبيلي هيتش يني منجرنات بل مالتنو ادعو الى الله ودع الله متقربت هنا منجر ويدعو من اتبعني اندزيو دغمو انين يميكتلو يهونو سوت مؤمنوت مسلموت يميكتلو تي هنا منجرنو انيم እነዛ ከኔ ውጭ ያሉ ሙእሚኖችም የሚከተሉበት መንገድ ስንል ሁለታችንም አላ በሲራቲን በእውቀት ላይ ሆነን የምንጠራበት የምንጓዝበት የሆነ መንገድ ነው ሰዎችንም እንጠራበት የሆነ መንገድ ነው ስለዚህ እዚህ ጋር ምን ይያልን ነው እነዛ ያለ እውቀት የሚጣሩ የሆኑ ሰዎች የኔን መንገድ ይዘው የሚጣሩ ሰዎች አይደሉም ማለት ነው እንደማለት የማን የረሱል አለይሂ ሰላቱ ወሰለም መንገድ የሙስሊሞችን መንገድ ይዘው የሚጣሩ አይደሉም ማለት ነው። ግልጽ ነው ጀማ? አላ በሲራ መሆን አለበት፣ በእውቀት የተመረከዙ መሆን አለባቸው። ከኔ ጋር ናቸው ጀማ? ግልጽ ነው? ግልጽ ነው? ግልጽ ነው? ሌሎቻችን አለን? ጥሩሽ። እሺ ጠይቃቸዋለሁ፣ መለሳለሁ፣ ጠይቃቸዋለሁ ኢንሻአላህ አይቀርም። እሺ እነዚህ ሁለቱን በደንብ ያዙልኝ። ስለዚህ ሁለቱንም ማወቅ አለብን። ዞሮ ወደ አላህ ሱብሃነሁ ወተዓላ የሚጣሩ የሆኑ ሰዎች ከዚህ አንቀጽ የምንረዳው ሁለት ነገሮችን በግንባር ቀደም ደረጃ ማሟላት አለባቸው። አንደኛው ወደ አላህ የሚጣሩ ሰዎች በሁለት ይከፈላሉ አይደል? አንደኛው በእርግጥም ወደ አላህ የሚጣሩ ሰዎች ናቸው። ሁለተኛዎቹ ግን ወደ አላህ እንጣራለን ብለው የሚሞግቱና እውነታው ግን እነዚህ ሰዎች ወደ አላህ ሳይሆን ወደ ራሳቸው የሰዎችን ውዴታ፣ የሰዎችን ክብር ወይም ስልጣንና ቦታን፣ ሙገሳን፣ ሽልማትን ለማግኘት የሚፈልጉ ሰዎች ናቸው። እነዚህ አይነት ሰዎችን አይመለከትም ይሄ አንቀጽ። የሚመለከተው ወደ አላህ መንገድ በእኽላስ የሚጣሩ የሆኑ ሰዎችን ነው። ወደ አላህ እጣራለሁ የሚል ሰው አጠቃላይ ይግራ ማለት አይደለም። ላ በርግጥም ቢልፊዕል መን የድዑ ኢላላህ ሱብሃነሁ ወተዓላ፣ በርግጥም ወደ አላህ መንገድ የሚጣሩ ሰዎች ናቸው በትክክለኛ በእኽላስ። ስለዚህ ከዚህ የምንረዳው ምንድነው? ወደ አላህ ሱብሃነሁ ወተዓላ መንገድ ሰዎችን ተውሂድ የሚያስተምር የሆነ ሰው፣ ሰዎችን ወደ ኢስላም የሚጠራ የሆነ ሰው ሊያሟላ የሚገባው በመጀመሪያ ደረጃ ምንድነው? አልኢኽላስ። ኢኽላስ ነው። አላሁ ሱብሓነሁ ወተዓላ ኢኽላስን ከሚሰጣቸው ሰዎች አላህ ያድርገን። ከባድ ነው ነገሩ ወላሂ። ሁለተኛው ጋር ስንመጣ ይህም በጣም አስፈላጊና እሱ ካልተገኘ ከሌለ ጥቅም አልባ ነው የሚሆነኛው። ያ ምንድን ነው? አይል በሲራ እውቀት ያስፈልጋል። እውቀት ብሎ ማለት እዚህ ቦታ የተፈለገው ሶስት ነገሮችን ማሟላት እንዳለበት አይተናል። ባረከላሁ ፊኩም። እነዚህ ሶስት ነገሮች አንደኛ ሸሪዓዊ እውቀት ያስፈልገዋል። ወደ አላሁ ሱብሓነሁ ወተዓላ መንገድ የሚጠራ ሰው እውቀት ስንል ሸሪዓዊ እውቀት ያስፈልገዋል። እውቀት ስንል እነዛ የሚጠራቸው ሰዎች፣ የሚያስተምራቸው ሰዎች፣ የሚገሳቸው ሰዎች፣ ወደ ተውሂድ የሚጠራቸው የሆኑ ሰዎች ያሉበትን ሁኔታ ምን አይነት ሰዎች እንደሆኑ ሊያውቅ፣ ሊረዳ፣ ሊገነዘብ ይገባዋል። የሁለተኛው ነው። ሶስተኛ እውቀት ስንል ልናውቅ የሚገባው ነገር እነዚህ ሰዎችን ሸሪዓ እውቀት አለን፣ እነማን እንደሆኑ አውቀናል። በምን አይነት መንገድ ታዲያ እነዚህ ሰዎች ወደ ቀጥተኛው መንገድ ማስገባት እችላለሁኝ የሚለውንም ማወቅና መረዳት አለበት። ወይም ሕክማ ጥበብ የሚባለውን ነገር ማወቅና በሕክማ የታነጸ ሊሆን ይገባዋል ማለት ተፈልጎ ነው። ሶስቱ ሲቆራኙ ነው የዚህን አላ በሲራ የሚለውን ቃል ትርጓሜና መልእክት ሊያስተላልፉልን የሚችሉት። ባረከላሁ ፊኩም። አነ ወመን ኢተበዓኒ የሚለው ፍቺው ምን እንደሆነም ለማየት ሞክረናል። ከዛ በኋላ አላህ ምን አለ? ወሱብሓነላህ ጥራት ይገባው፣ አላህ ጥራት ይገባው። አን አኩነ አድዑ አላ ገይሪ በሲራ ማለት ነው አሉ ኢብኑ ዑሰይሚን ረሕመቱላሂ ዓለይህ። እኔ ሰዎችን ያለ እውቀት ከመጣራት ያለ እውቀት በጀህልና ሰዎችን ከመጥራት አላህ ጥራት ይገባው፣ እርቃለሁኝ ከዚህ ማለት ነው አሉ። ግልጽ ነው። ወሱብሓነላህ አን አድዑ አላ ገይሪ በሲራ፣ ያለ እውቀት ሰዎችን ከመጥራት አላህ ጥራት ይገባው እንደማለት ነው አሉ። ወማ አነ ሚነል ሙሽሪኪን፣ እኔ በአላህ ላይ ከሚያጋሩትም ፈጽሞ አይደለሁኝም። ናም እንዴት ተብሎ ታዲያ ወደ አላህ የሚጣሩ የሆኑ ሰዎች፣ አላህን በብቸኝነት አምልኩ የሚሉ የሆኑ ሰዎች፣ እርሱ አላሁ ሱብሓነሁ ወተዓላ በብቸኝነት መመለክ አለበት እሱን አምልኩት ብለው የሚያስተምሩ ሰዎች እነሱ በተውሂድ ላይ ካልሆኑ በሽርክ ላይ ከሆኑ ሰዎችን እንዴት ብለው ታነው ተውሂድ የሚጣሩ? ስለዚህ ወማ አና ሚነል ሙሽሪኪን እኔ ከሙሽሪኮች አይደለሁኝም ማለት አለበት ማሳወቅ አለበት እኔ ከሙስሊሞች ነኝ አላህ ሱብሃነሁ ወተዓላ ምን አለ ወመን አህሰኑ ቀውላን ممن دعا الى الله وعمل صالحا وقال انني من المسلمين ودع الله من كترانا ومن احسن قولا ممن دعا الى الله وعمل صالحا بجون سرا كسرى وقال انني من المسلمين انهم كمسلموچ نين قال سو يبلطه ترو ما ناله ترو نغغر يتاله يلمكو والله ترو نغغر بلو مالت ودع الله متارات ودع الله متارات قراننا ما استمر ሐዲስን ማስተማር ተውሂድን ማስተማር ነው በጎን ስራን መስራት ነው ጥሩ ስራዎችን መስራት ነው እኔ ከሙስሊሞች ነኝ ማለትም ነው ትልቅ ፈድል ነውና ትልቅ ትሩፋት ነውና ትልቅ ኒዕማ ነውና ትልቅ ፈድል ነውና ከእስላም በላይ ኒዕማ የለምና ከዚህ በላይ ይሄን ከተናገረ በላይ ጥሩ የተናገሩን የሚናገር ሰው አለ ነው አላህ የለም ጥሩ የሚናገሩ ሰዎች ብሎ ማለት ወደ አላህ የሚጣሩ በጎን ስራዎችን የሚሰሩ ከሙስሊሞች የሆኑ ሰዎች ናቸው አላህ ከነሱ ያደርጋል አልሙሂም ወማ አና ሚነል ሙሽሪኪን እኔ ከሙሽሪኮች አይደለሁኝም ያለ ነው ብለው ኢብኑ ዑሰይሚን ረህመቱላሂ ዐለይሂ ኪታቡ ተውሂድ ሲያብራሩ በዚህ አይነት መልኩ ነው እንግዲህ ይሄንን የቁርአን አንቀጽ ያብራሩት ኢንሻአላህ የቁርአኑ አንቀጽ ማብራሪያ ግልጽ ነው ያጀማ ግልጽ ነው ኢንሻአላህ خير ወደሚቀጥለው እንሄዳለን وعن ابن عباس حديث ነው ቀጣዩ ابن عباس رضي الله عنهما عبد الله بن عباس رضي الله عنهما ان رسول الله صلى الله عليه وسلم قال ان رسول الله صلى الله عليه وسلم يا الله ملائكتنيا يا الله صلاتنا سلام بساتشو لا يهوننا لما بعث معاذا معاذ بلاكوبت غزي معاذ بلاكو غزي ورد الى اليمن ود اليمن بلاكوت غزي معاذن بلاكو غزي معاذن ود اليمن يلاكوت بربيع الاول ور بربيع الاول ور باسرنياو عامه هجره عند نبره ينجرال بغزيو معاذن سيلكوت كساتشو غار ከሳቸው ጋር አባ ሙሳ አልአሽዓሪንም ወደ የመልከው እንደነበረ ነው ዘገባዎች የሚያመላክቱት ሙዓዝን ሰነአ ወደ ተባለችው ወደ የመን ከተማ ሲልኳቸው አባ ሙሳ አልአሽዓሪን ደግሞ ረዲየላሁ ዐንሁ ወደ አደን ወደ ተባለችውና ዛካብ ይላሉ ሰዎች ልከዋቸው ነበር በጊዜው ረሱል አለይሂ ሰላቱ ወሰለም እነዚህ ሁለት ብርቅዬ የሆኑ ታላላቅ ሰሃቢዎች የረሱል አለይሂ ሰላቱ ወሰለምን ትምህርት የሳቸውን ተውሂድና ጥሪ እንዲያስተላልፉ ሲልኳቸው የመከሯቸው ምክር ነበር ባረከላሁ ፊኩም ትልቅ የሆነ ምክር መከሯቸዋል ቡኻሪና ሙስሊም በዘገቡት ሐዲስ ላይ ረሱል አለይሂ ሰላቱ ወሰለም ሙዓዝ ኢብኑ ጀበልንና አባ ሙሳ አልአሽዓሪን ሙዓዝን ወሪታልን ወደ ሰንአአን ወደ ዋና ከተማዋ ወደ የመን እንደዚሁ ደግሞ أبا موسى الأشعريين عدن ودى تواليكوا ودى يمن كتما سينكواتشو من دين نبرا لاتشو أن اجتمعا وتطاوعا ولا تتفرقا حسابتشون آن دادرقو حسابتشون آن آن دهنو كفيلاتشو كفيلاتشون يتازز አንዳችሁን ይታዘዝ ይስማ እሺ ይበል አትለያዩ ويسرا ولا تعسرا እንደዚሁ ደግሞ ነገሮችን ለሰዎች አግራሩ አታጥብቁባቸው وبشرا ولا تنفرا ሰዎችን አበስሩ ሰዎችን አበስሩ ሰዎች ተስፋን እንዲቆርጡ መጥፎን እንዲያስቡ አታድርጓቸው ማለት ረሱል አለይሂ ሰላቱ ወሰለም መከራቸዋል። ይህ የአንድ ዳዒ ከረሱል አለይሂ ሰላቱ ወሰለም የተሰጠ ትልቅ የሆነ ስንቅ ነው። والله ስንቅ ነው። انظر انت ወይም አንቺ ዳዕዋ የምታደርጉበት ጊዜ ዳዕዋ የሚያደርጉ ሰዎች በመጀመሪያ ደረጃ ሊለያዩ አይገባም። ለምን? ሀደፋቸው አንድ ነው። አላማቸው ምንድነው? አንድ ነው። ያ ምንድነው? ሰዎችን ወደ ቀጥተኛው መንገድ መጥራትና የአላህን ውዴታ ማግኘት ነው። ሌላ ነው እንዴ ጀማ? ሌላ እኮ ነገር የለም። የአላህን ውዴታ ማግኘት ነው። ሰዎችን ወደ አላህ ሱብሃነ ወተዓላ መንገድ በመጣራት የአላህ ሱብሃነ ወተዓላ ውዴታ የሱን ረህመት የሱን ጀነት ማግኘት እንጂ ሌላ ነገር እኮ የለም። ባረከላሁ ፊኩም። ኢዘን ዳዕዋ የሚያደርጉ የሆኑ ሰዎች ኸይርን ስራ የሚሰሩ የሆኑ ሰዎች በመጀመሪያ ደረጃ አንድ ሊሆኑ ይገባቸዋል። አንድ ሊሆኑ ይገባቸዋል። ቁርአንና ሐዲስ ላይ ተመርኩዘው አንድ መሆን አለባቸው። ባረከላሁ ፊኩም። ይህ ስንቃችን መሆን አለበት። አንድ ሁለተኛ መሰማማት መደማመጥ ያስፈልጋል። በመጥፎ እስካላ ዘዘን ድረስ በመጥፎ እንድንዳፈር መጥፎ እንድንሰራ እስካላልን ድረስ ያ ወንድማችን ከኛ ጋር በዳዕዋ ስራ ላይ የሚንቀሳቀሰው ሰው መጥፎን እስካላ ዘዘን ድረስ እሱን ታዛዥ መሆን አለብን። በኸይር እስካላ ዘዘን ድረስ ባረከላሁ ፊኩም። ሶስተኛ መለያየት የሚባል ነገር መታሰብ የለበትም። ጥቅሙን ከአላህ የሚፈልግ የሆነ ሰው አይለያይም። አበደን አበደን አበደን። ማን ነው የሚለያየው? ጥቅሙን ከሰዎች የሚፈልጉ የሆኑ ሰዎች ናቸው። ባረከላሁ ፊኩም። ጥቅሙን ከሰዎች የሚፈልግ የሆነ ሰው የሰዎችን ዝና የሰዎችን ክብር ሰዎች ዘንዳ ትልቅ ቦታ ለማግኘት የሚጥርና የሚፈልግ ሰው በዱንያ ሳለ ይለያያል። ይሄ ግልጽ ነው፣ ግልጽ ነው። ምንም አያጠራጥርም። ጥቅም ያለበት ነገር አስቸጋሪ ነውና። ግን ጥቅሙን በአኺራ የሚፈልግ የሆነ ሰው አበደን አበደን። በዳዕዋ ጥሪ ላይ ደሞዙ ከአላህ ስለሆነ እያንዳንዱ ሰው እንዴ ደሞዜን እኮ የኔን አሳጠርክብኝ አይለውም። የሰዎችን ክብር ከኔ በለጠ ወሰድክ አይለውም። አረ እንዴ ያጀማ አላህን ፈልጎ ስለሚሰራ ማለት ነው። እንዴ እንዴት ብሎ አንተ እኮ ሰዎች ዘንዳ ይብለ ተሰሚነት አለ፣ አንተ እኮ ደረጃህ እንደዚህ ነው፣ አንተ እኮ እንደዚህ ነው ብሎ ቂም አይዝም። ከሱ ጋር አይጣላም፣ ከሱ ጋር አይለያይም። ባረከላሁ ፊኩም። ስለዚህ ወደ አላህ ሱብሃነሁ ወተዓላ የሚጣራ የሆነ ሰው ትልቁና ዋነኛው አላማው ዳዕዋ የሚያደርጉ ሰዎችን የሚወድና የሚያፈቅር ደሞዙን ከአላህ የሚጠብቅ መሆን አለበት። እንደዚሁ ደግሞ ሰዎችን አበሳሪ መሆን አለበት። ባረከላሁ ፊኩም። ሰዎችን ዝም ብሎ ስለ እሳት ብቻ የሚቀጠቅጥ መሆን የለበትም። ሰዎችን ሁሌ መጥቶ ስለ እሳት የሚናገር መሆን የለበትም። ሰዎችን ሁሌ የሚያስጨንቅ መሆን የለበትም። ባረከላሁ ፊኩም። ለሰዎች ነገሮችን ማግራራት ሰዎችን ማበሰር የሚጠበቅበታል። አላህ ምን አለ በቁርአኑ ሱረቱል ሂጅር ላይ ነብይ ኢባዲ አንኒ አነል ገፉር ረሂም ወአን አዛቢ ሁወል አዛቡል አሊም። አቋይንት ሆነ ያመጣው አላህ ተመልከቱ። ለባሪያዎቼ ንገራቸው እኔ ነኝ እኮ አዛኝና መሐሪው። እኔ ነኝ እኮ አዛኝና መሐሪው። እንደዚሁ ደግሞ አነ አዛቢ ሁወ አዛቡል አሊም የኔ ቅጣት እሱ ነው። ደግሞ አሳማሚ ቅጣት ማለት እሱ ነው አላህ እያለ ነው። ኢዘን ባረከላሁ ፊኩም። ሰዎችን እያበሰርን ነገሮችን እያግራራን ነው። ሰዎችን እያግራራንላቸው በጣም ሳንጫናቸው ما هنا اللبت نو بارك الله فيكم عنده دمو مبشروش مو هنا اللبن سوتشن ميا بسرو سوتشن يميا بسرو سوتش مو هنا اللبن زوتر يعني تسفان دي قرطنا اندي سلتشو مادرق يلبن مالتنا ان شاء الله يهك رسول عليه الصلاة والسلام نبياوي مكر يمن نصداتشو قوم نقروشنا انقوار نتبوشناتشو رسول عليه الصلاة والسلام يساتشون سفراءوش ويم دقمو أمباسادروش ودى يمن وانا كتما سنا انا انديوم دقمو ودى عدن كتموش أبي موسى الأشعري انا تلقون صحابي اندزيو معاذ ابن جبل رضي الله عنهما بلا كبت كذي يساتواتشو تلك هنا مكر نبرا تلك هنا سنك نبرا تلك هنا قوم نقر نبرا ايان دان داتش للنوقاتشو لنتقبراتشو يميقبو نقروش ناتشو الله سبحانه وتعالى يوفق الذي مالتنا. نعم إذن رسول عليه الصلاة والسلام تدا معاذ بن جبل ودي من بلا كبت جزي من هالوت قال اندي هالوت اندي هالوت من هالوت إنك تأتي أنتكو تأتي أي تذهبون دون ودن أنت يمتهد الله تشو يمتاقن ياتشو أنت يهدك الله تشو كو يالو سووش قوما من أهل الكتاب كمسحف توب على بيتي هونو وغنو تشو يمهزبوش ناتشو قالوا رسول عليه الصلاة والسلام انظروا قدم من بلن نبر ياتشي دي قرآن انكسنا برارا سويو جاواب ميادر قبك جزيك إخلاص بهالا أوقات منور على البثل أوقاتو دقمو عندنا شريعة أوقات نوال ولتنيا ودقمو يميت أراتش وسويتش يمي أستمراتش وسويتش إنما نندهونو ما وقت على البثل ألم من قدم ألم بارك الله فيكم قريت ملكتو معلم الإنسان جميعا يسويتش كل من مهر ينوت رسول عليه الصلاة والسلام يهننون نقر تكبارا ويسادر قوتا ملكتو زي حديث لي لمعاذ بن جبل قنا سيلكت من يالوتنو من يالوتنو أنتكو يمتهد بتهاجر يمتهاجن ياتشو سووش من أين السووش ناتشو اندي أين السووش ناتشو ما وقع اللبهنو يمتهاجن سووش يمتهاستمراتشو سووش ينسون باكراوند خلفياتشو ما وقع اللبه من هاتشو ما وقع اللبه انما ناتشو قوما من أهل الكتاب كمصحف توب على بيت يونو وغنوش هزبوش ناتشو يمي أمناكتو رسول عليه الصلاة والسلام يسوشن هوني تا يوقو اندنبرنو يردو اندنبرنو information اندنبراتشونو تلك لما اندنبراتشو رسول عليه الصلاة والسلام منو قلن يه بولت عينت منجر information اللي هاقنيو يمدغمو اوقت اللي هاقنيو اندنميتلو نردالن اندنيو اوقت عندنا يوم عندنا بوحي أم ما كان يوني شلال الأولموت بوحي أم ما كان ينت بالله سبحانه وتعالى ما كان ينت يا جنوتال الله وهين يورد لاتشو ولا تنيا ورغم العلم والتجربة يا بتلم دونا بوقت بتلم دو يميت توقنا ولا تن ولا تما يتمن جدي هنا وقت لا جنوت شلال الرسول عليه الصلاة والسلام المهم هنا يكون برنا رسول عليه الصلاة والسلام يساتشون بالاكتنيا كمراكا تشو بستفيد مكر اللقس مجمريا كذابوها لا منالوت أنت كو ستهيد يمتاقن ياتشو كو هزبوش كمتحاف تو بالبيتو تشهنو سووش ناتشو أهل الكتاب بلو مالت أي التوراة والإنجيل التوراتنا يا إنجيل بالبيتو تش مالتنو عندنا سووش انو متاقن يو أي يهودنا نصاروش مبال تفلقونو يهودوشنا نصاروش يتبالبت مكنيات من دنا وكتبالة بقيزيو يمن استباب زانيو ينورو ينبرو مهبرسف ايهوداو يانو تشنا نصاراو تسلا نبرونو ايهودانا نصاراو تسلا نبرونو يوننا قن يمن است مشركو تشم نبرو با الله يميا قارو سووش نبرو مشركو تش النزيه مشركو تش قن النزيه مشركو تش قن قطرات شو اندن نزي اندن يهوداو تشونا اندن نصاراو تشو بزوال نبرم بزوال نبرم لذين رسول عليه الصلاة والسلام أبزان يوتشون كجمثة ماسكبات አንተ እኮ ስትሄድ የምታገኛቸው ሰዎች ከአይሁድና ከነሳራ የሆኑ ህዝቦች ናቸው አሉ። አብዛኛዎቹም መጥቀስ ተፈልጎ እንጂ ሙሽሪኮችም አልነበሩም ማለት የሚለውን አያት ይዘንም። ከረሱል አለይሂ ሰላቱ ወሰላም የሚሄድበት ሀገር የሚያጋጥሙት ሰዎች አይሁዳውያኖችና ነሳራዎች መሆናቸውን ሲነግሩት በተዘዋዋሪ መንገድ ሁለት ነገሮችን ማወቅና መገንዘብ እንዳለበት እያስረዱት ነው። አንደኛው ሄዶ የሚያስተምራቸውና የሚጠራቸው ሰዎች ሁኔታቸው ምን እንደሆነ ማወቅ እንዳለበት እየነገሩት ነው። አንተ ሰው ሆይ የምትሄድበት ሀገር ያሉ ሰዎች እኮ ሁኔታቸው እንደዚህ እንደዚህ እንደዚህ ናቸው። ይሄን ወቅ ተገንዘብ ነው። እና ሁለተኛው ፈስተዕድ ተዘጋጅ ነው። የምታገኛቸው ሰዎች አይሁዳውያንና ነሳራዎች ስለሆኑ ይሄን ካወቅ በኋላ እነሱ መሆናቸውን አውቀህ ራስህን አዘጋጅተህ ማንን እንደምታስተምር ተረድተህ ተገንዝበህ ነው መሄድ ያለብህ ነው። ስለዚህ ሁለቱ እነማን ናቸው? አንደኛ የምትሄድላቸው ሰዎች እነማን ናቸው? ሁለተኛ እነማን መሆኑን ካወቅህ በኋላ በምን አይነት መልኩ ተዘጋጅተህ መሄድ እንዳለብህ ተረዳ፣ አውቅ፣ ተገንዘብ ለማለት ተፈልጎ ነው ማለት ነው። نعم ነብዩ ረሱል አለይሂ ሰላቱ ወሰላም እነዚህ የምትሄድላቸው ሰዎች አይሁዳውያንና ነሳራዎች ናቸው ብለው ከተናገሩ በኋላ ምን አሉ? እናም ፈልየኩን ሊሆን ይገባል ይሁን አሉት ረሱል አለይሂ ሰላቱ ወሰላም። ምኑ? اول ما تدعوهم اليه الناس ጋር ስትሄድ የመጀመሪያ የምታስተምራቸው የምትገስጻቸው የምታደርግላቸው ጥሪ መሆን ያለበት ምንድነው? ኢለይሂ ሸሃደቱ አላ ኢላሃ ኢላላህ ከአላህ በስተቀር በእውነት የሚያመልኩት አምላክ የለም ወደሚለው ቃል እንዲመጡ ይሄንን እንዲያውቁ እንዲገነዘቡና ተግባራዊ እንዲያደርጉት እንዲያምኑበት ነው አሉ ረሱል አለይሂ ሰላቱ ወሰላም። እነዚህ ሰዎች لا اله الا الله يميلون قال اندي ያውቁ የመጀመሪያ ጥሪ ይሁን ሲባል ብለው ሲነግሩት رسول عليه الصلاه والسلام እነዚህ ሰዎች እንዲያውቁ ብቻ ተፈልጎ ሳይሆን አውቀው ሲያበቁ በዛ እንዲያምኑበት ጥራቸው አስተምራቸው ማለት ተፈልጎ ነው። لا اله ማለት ቀደም ሲልም አይተናል ምን ማለት ነው አይደል? ላ ማዕቡደ የሚያመልኩት የለም ማለት ነው። ኢላህ ማለት በማዕና ማዕሉህ የሚገዙት ማለት ነው። ኢላላህ ከአላህ ውጪ። እዚህ ጋር ጥያቄ እንነሳል። ያ ጥያቄ ምንድነው? እንዴት ላ ኢላሃ ኢላላህ ከአላህ በስተቀር የሚያመልኩት አምላክ የለም ይባላል? ሙሽሪኮች يعبدون اصنامهم اصنامዎችን ያመልኩ ጣዖታትን ያመልኩ እንዴት ከአላህ ውጪ የሚመለክ የለም ይባላል የሚል ጥያቄ ሊነሳ ይችላል። ሰዎችም ሊያቀርቡልን ይችላሉ። ምን ብለን ነው መመለስ ያለብን? እዚህ ቦታ ላይ የተፈለገው ላ ኢላሃ ኢላላህ ከአፈቀር የሚያመልኩት አምላክ የለም ማለት በእውነት በማስረጃ ላይ ተንተርሶ በትክክለኛው መንገድ ማለት ተፈልጎ እንጂ በውሸት ግን የሚያመልኩት በሽ ሊኖር ይችላል። ምንም እንኳን እነዚህ ሰዎች ወኢንሰሙሃ አሊሃተን አሊሃ ብለው ቢጠሯቸው فألوهيتها باطلة አምላክነቱ ግን ውሸትና ቅጥፈት ነው። وليست معبودات بحق በእውነት የሚያመልኩት ፈጽሞ አይደለም። ለዚህም ነው እኮ ብዙ ጊዜ اذا مسهم الضر ጭንቀት ሲያጋጥማቸው መከራ ሲነካቸው ወደ አላህ Subhanahu Wa Ta'ala የሚመለሱት ወደሱ የሚጠጉት ወደሱ የሚሸሸጉት ወደሱ የሚሮጡት። ለአላህ ሁሉ ነገር ጥርት አድርገው ይመጣሉ። ለዚህም ሲባል እነሱ የሚያመልኩት አማልክቶች አምላኮች ተብለው ሊጠሩ አይገባቸውም። فهم يعبدونها ويعترفون بانهم لا يعبدوها الا لاجل ان تقربهم الى الله فقط الناس متጠይቃቸውኮ ብዙ ጊዜ እኛኮ እነዚህ ነገሮች ያመለክናቸው ሳይሆን ወደ አላህ ያቀርቡናል እንዲያቀርቡን ብለን ነው ወደ እነሱ የምንጠጋው ብለው ይናገራሉ። فجعلوها وسيله وذريعه عند الناس ግንዛቤ እነዚህን ጣዖታቶች ወደ አላህ አዳራሽና መሰላል አደረጓቸው። እዚህ ማላሁ ሱብሃነሁ ወተዓላ በተለያየ ቁርአን አንቀጾች ዑቡዱላህ ማለኩም ሚን ኢላሂን ገይሩ ብለው ቀደም ሲል የነበሩት አንቢያዎች በአጠቃላይ ከኔ በስተቀር በእውነት የሚመለክ አምላክ የለም፣ ከአላህ በስተቀር በእውነት የሚመለክ አምላክ የለም፣ እሱም ብቻ ተገዙት ብለው ያስተምሩና ይገስጹ የነበረ ማለት ነው። ረሱል አለይሂ ሰላቱ ወሰለም በዚህ ሐዲስ በግንባር ቀደም ደረጃ ምንድነው ያሉት? فليكن اول ما تدعوهم او اول ما تدعوهم الى شهادتي اول ما تدعوهم الى شهادتي اليه شهاده ان لا اله الا الله يمجمره متراچو رئيس ليهون يميجباو لا اله الا الله كالله بستقل بونتي يميملكوت املاك يلم بلاو اندي مسكرو مادرك نو ابس لمن دنو كتباله عند سو ወደ እስላም በሚገባበት ጊዜ ማስገኘት የሚገባው ትልቅ የሆነ ቃል ስለሆነ ነው። የእምነት ቃል ነው። ሰውየው ወደ እስላም መግባቱና በአላህ ስለማመኑ አመላካች ስለሆነ ነው። وهو اول واجب الذي هو اخلاص العباده لله وحده لا شريك له وترك عباده ما سواه يه عند سو املكون لله ብቻ ማድረግ መጀመሩን የሚያሳይና ከአላህ ውጪ ያሉ ነገሮችን በአጠቃላይ እርግፍ አድርጎ እንደተው የሚያመለክት ነው። ለዚህም ነበር ቀደም እንዳልነው ሩስሎች በአጠቃላይ መጀመሪያ ሲመጡ የሚጣሩት የሚገስጹት የሚያስተምሩት ወደዚሁ ቃል ነበር። ለምሳሌ ሱረቱል ሙእሚኑን ላይ አላህ ምን ይላል? ሱረቱል ሙእሚኑን ቁጥር 32 ላይ አላህ ምን አለ? فارسلنا فيهم رسولا منهم بالناس وسط كنسو يهونون ملائكتنيوچ لكن من بمعنات ان اعبدوا الله الله انتجزوا ما لكم من اله غيره كسوچ كو يمتاملكو تاملاك يلاچوم افلا تتقون اتتنققون منه بمعنات اندي استمرواچو ملائكتنيوچن كنانتو كراتاچو يهونن لكن الله سبحانه وتعالى سورة هود لا الله انذى قطر 26 لا بزوناچو القران انقذوچو الله من عليه الا تعبدوا الا الله كالله بستقر اندا تاملكو اني اخاف عليكم عذاب يوم اليم اني بنانته لا يجون اسفر يهونن قطات افرالاچو اللهنا بلو انبياوچو استمروال غصوال تناغروالنا يي يمجمرا طرياچو نبر لذيم نبر رسول عليه الصلاه والسلام معاذن بلاكوت غزي يمجمرا ماستمار ياللبت لا اله الا الله يميلون قال سوت ليقبلوا እንደሚገባቸው ለመናገር ነው። ابن تيميه رحمه الله عليه سيناገሩ مناሉ وقد علم بالاضطرار من دين الرسول صلى الله عليه وسلم واتفقت عليه الامه ان اصل الاسلام واول ما يؤمر به الخلق شهاده ان لا اله الا الله وان محمد رسول الله يا لمنم ترتر ارغطنيا بهونه ملكو منن بماشما ملك كرسول عليه الصلاه والسلام دين يتمارنو يوسدنو ياوقنو حزبوش باطقا يتسماموبت ياندندو سو يتسباسبت نجر بينور كاسلام مسرت واول ما يؤمر به الخلق عند سو اسلام مست بميغبا غزي مجمرا ميتعززو مندنو لا اله الا الله محمد رسول الله يميلون قاله ماسغنيت اندالبت نو يمجمراو منم ترتر يليلو نجر እንግዲህ ረሱል አለይሂ ሰላቱ ወሰለም ሙአዝ ኢብኑ ጀበል ረዲየላሁ ዐንሁ መጀመሪያ ሲልኩት የመጀመሪያው ጥሪ መሆን እንዳለበት ተናገሩት። ምንድነው ብለናል? ምንድነው ብለናል? ላኢላሀ ኢላላህ ወደሚለው ቃል መሆን አለበት ብለናል። ሙዓዝን መቼ ላኩት? ወዴት ላኩት? እነዚህን ነገሮች በዛሬው ደርሳችን እንሻአላህ ተናግረናል። ከዚህ በኋላ ሐዲሱ እንሻአላህ ይቀጥላል። በነገው ደርሳችን የአላሁ ስብሓነሁ ወተዓላ ፍቃድ ከሆነ እንሻአላህ የምንቀጥለው ይሆናል። አላሁ ስብሓነሁ ወተዓላ ነገ በአፍያ እንዲሁም ደግሞ በዑምር የሚገናኙ ሰዎች አላሁ ስብሓነሁ ወተዓላ ያድርገን። የዛሬው ደርሳችን ይህንን ይመስል ነበር። ባረከላሁ ፊኩም እንሻአላህ። እንግዲህ አላሁ ስብሓነሁ ወተዓላ በሰማነው የምንሰራ ያድርገን። አላሁ ስብሓነሁ ወተዓላ እውቀታቸውን ከሚጨምርላቸው በተማሩትም የሚሰሩ ሰዎች አላሁ ስብሓነሁ ወተዓላ ያድርገን። አላሁ ስብሓነሁ ወተዓላ ስራቸውን ባጠቃላይ አላሁ ስብሓነሁ ወተዓላ ከሚያሳምርላቸውና ከሚቀበላቸው ሰዎች አላህ ያድርገን። ትልቁና ዋነኛው ነገር የሥራ ማመርና አላሁ ስብሓነሁ ተቀባይነትን ማግኘት ነውና ربنا تقبل منا انك انت السميع العليم اللهم صل على محمد في الاولين وصل عليه في الاخرين وصل عليه في الملأ الاعلى الى يوم الدين اللهم صل على محمد وعلى ال محمد كما صليت على ابراهيم وعلى ال ابراهيم في العالمين انك حميد مجيد وبارك اللهم على محمد وعلى ال محمد كما باركت على ابراهيم وعلى ال ابراهيم في العالمين انك حميد مجيد اللهم انا نسالك ان تعلمنا علما ينفعنا اللهم علمنا علما ينفعنا وارزقنا يا ربنا عملا متقبلا عندك يا ارحم الراحمين اللهم تقبل منا اللهم تقبل منا اللهم تقبل منا اللهم طهر قلوبنا من النفاق اللهم طهر قلوبنا من النفاق واعمالنا من الرياء والسمعه واعمالنا من الرياء والسمعه وألسنتنا من الكذب وألسنتنا من الكذب وعيوننا من الخيانة إنك تعلم خائنة الأعين وما تخفي الصدور اللهم آتي نفوسنا تقواها وزكها أنت خير من زكاها أنت وليها ومولاها برحمتك أرحم الراحمين اللهم يا مقلب القلوب ثبت قلوبنا على دينك ويا مصرف القلوب صرف قلوبنا إلى طاعتك اللهم إنا نسألك فعل الخيرات وترك المنكرات وحب المساكين يا أرحم الراحمين وإذا أردت بعبادك فتنة فاقبضنا إليك غير مفتونين اللهم يا أرحم الراحمين يا ذا الجلال والإكرام اللهم إن لنا إخوان وأخوات وآباء وأمهات قد سألونا أن لا ننساهم بالدعاء اللهم ها نحن نذكرهم أمامك اللهم إن كانوا مرضى فاشفهم اللهم إن كانوا مرضى فاشفهم وإن كان عليهم دين فاقض عنهم يا أرحم الراحمين وإن كانوا أسرى ففك أسرهم يا أرحم الراحمين اللهم إن كان لهم أمواتا فاغفر لموتاهم يا أرحم الراحمين اللهم إن كانوا قرباء فرج عنهم كربهم يا أرحم الراحمين يا ذا الجلال والإكرام اللهم المؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين اللهم اغفر لجميع موتى المسلمين اللهم اغفر لهم وارحمهم وعافهم واعف عنهم وأكرم نزولهم ووسع مدخلهم واغسلهم بالماء والثلج والبرد ونقهم من الخطايا والذنوب كما ينقى الثوب الأبيض من الدنس اللهم نور لهم قبورهم ووسع لهم مدخلهم اللهم اجعل الجنة دارهم وقرارهم يا أرحم الراحمين اللهم ارحمنا إذا صرنا إلى ما صاروا إليه اللهم ارحمنا إذا صرنا إلى ما صاروا إليه اللهم ارحمنا إذا صرنا إلى ما صاروا إليه يا أرحم الراحمين يا ذا الجلال والإكرام اللهم إنا نسألك أن تبلغنا رمضان اللهم بلغنا رمضان اللهم بلغنا رمضان اللهم وفقنا رمضان اللهم ارزقنا زيارة بيتك الحرام اللهم ارزقنا زيارة بيتك الحرام اللهم ارزقنا زيارة بيتك الحرام يا أرحم الراحمين يا ذا الجلال والإكرام اللهم انصر إخواننا في أثيوبيا اللهم انصرهم اللهم انصرهم فقد قل النصير اللهم انصرهم فقد قل النصير اللهم أعنهم فقد قل المعين اللهم انصر إخواننا في سوريا اللهم انصرهم في أفغانستان وفي فلسطين وفي الصومال وفي السودان وفي اليمن وفي كل مكان يا أرحم الراحمين يا ذا الجلال والإكرام ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكن من الخاسرين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. اللهم ارزقنا حبه وحب من أحبه. اللهم ارزقنا حبك وحب نبيك وحب من أحب نبيك محمد صلى الله عليه وسلم. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين. وجزاكم الله خيرا على حسن استماعكم والسلام عليكم ورحمة الله وبركاته.